የቀድሞ ትንት እንዳስለመድከኝ መንፈስ በውስጤ ከቷ ይብረድበ መንፈስ በውስጤ ከቷ ይብረድበ ጌታ አደራ Yinded, ስታገኘን እንዳልኩን ባዶዬ I'm lucky. I'm lucky. Oh, I'm lucky. Get high.